السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، يه يألة سنو رجب أسرى مست عند شهرات متو سلاسة سدست كفل أسرى سبات يفضل الإسلام تمهرتن. ألفو سامنت باب قول الله تعالى فأقم وجهك للدين حنيفا فطرة الله التي فطر الناس عليها. يعني لو باب جمرا شيخو دين الإسلام لي مثنات እና የተውሂድን አንገብጋቢነት የሚገልጹ የቁርአን አያዎችን ለዚህ ባብ ማስረጃ አድርገው ያቀረቧቸው የቁርአን አያዎችን አይተን ቆመናል። ከዛ ቀጥሎ ሸይኹ ረሂመሁላህ ተዓላ ማለሉ ወአን ኢብኒ መስዑድ ረዲየላሁ ዐንሁ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል ኢነ ሊኩሊ ነቢይን ውላተን ሚነ ነቢይን ወኢነ ወልይ ምንሁም አቢ ኢብራሂሙ ወኸሊሉ ረቢ ልዓለሚን ثመ ቀረአ إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا والله ولي المؤمنين. عبد الله بن مسعود رضي الله عنه أرسل له الحديث أن رسول الله يا الله ملكتنيا قال آلو إن لكل نبي لأياندند نبي ولاة يقرب ودا جالو من النبيين كنبيات است ياندند نبي لسو قرب ميبال ሌላ ነብይ ያለው ወኢነ ወልይ منهم ከነብያት ውስጥ ለኔ ቅርብ ሰው ቅርብ ነብይ የምለው አቢ ኢብራሂሙ አባቴ ኢብራሂም ነው ወኸሊሉ ረቢ የጌታዬ ወዳጅ ሆኖ ثم قرأ كذام قرو نبي صلى الله عليه وسلم ان اولى الناس بابراهيم للذين اتبعوه لابراهيم بتام قرب የሚባሉ ሰዎች እነዚያ በሱ ያመኑ እሱን የተከተሉ ሰዎች ናቸው በዘመኑ ከነበሩት وهذا النبي يهم يمجرشاو نبي نبي محمد نو لابراهيم قرب سو بلو مالت والذين امنوا بنبي محمد يامنوا سووش ناتشو لابراهيم قرب سو يميبالوت والله ولي المؤمنين الله دغمو يمؤمنوش وداجنا رداتنا رواه الترمذي امام الترمذي رحمه الله تعالى سننتشو لا يزغبوتا الله سبحانه وتعالى نبياتن اكتاتلو بتلاي زمن لكوا نبيات በተለያየ ዘመን ቢላኩም በተለያየ ቋንቋ ቢናገሩም የላካቸው አላህ መሆኑ አንድ ያደርጋቸዋል። የተላኩበት ዓላማ ተውሂድና ወደ አላህ ብቸኝነት መጣራት መሆኑ አንድ ያደርጋቸዋል። በመሆኑም እርስ በርሳቸው ይዋደዳሉ፣ ይረዳዳሉ። ከፊት የነበረው ከኋላ ሌላ ነቢይ ያለና ተከተሉት ይላል፣ አደራ ብሎ ይሄዳል። ከኋላ የመጣውም ከሱ በፊት የነበረውን ነቢይ ያከብራል። በዚህም መልኩ ነቢያት እርስ በርሳቸው ይደጋገፋሉ፣ ይረዳዳሉ። ከነቢዩላህ አደም ጀምሮ እስከ ነቢዩ ሙሐመድ የነበሩ ነቢያት አንድ የሚያደርጋቸው ተውሂድ ነው። አንዱ ሌላኛውን አይጻረርም። በእርግጥ በየጊዜው አዳዲስ ነገሮች ስለሚፈጠሩ፣ የሰዎች ሁኔታ ስለሚቀየር አንዳንዴ ውስጥ ህግጋት ሊቀየሩ ይችላሉ። ዋናውና መሰረታዊ የሚባለው የተውሂድ ጉዳይ ወደ አላህ መዳራት ጉዳይ ግን መቼም አይቀየር። እነሆ ነቢዩ ሰለላሁ ዐለይሂ ወሰለም ለእያንዳንዱ ነቢይ የቅርብ የሚባል ወዳጅ የሚባል ሌላ ነቢይ ያለው ለእኔ ቅርብ ሰው የምለው ኢብራሂም ነው ይላል። ነቢዩላህ ኢብራሂም ለነቢዩ ቅርብ የሚባለው እንዴት ሆነ ካለን፣ ብዙዎቹ ነቢዩላህ ኢብራሂምን ተከትለናል እያሉ የነቢዩላህ ኢብራሂምን ጎዳና የማይከተሉ ከመሆናቸው አንፃር፣ በዚህም ነቢ ሰለላሁ ዐለይሂ ወሰለም አይሁዶች ላይ ረድ ያደረጉን ለኢብራሂም ቅርብ ሰው ማለት እኔ ነኝ የኔ ተከታዮች ነኝ ሲሉ ረሱሉ ዐለይሂ ሰላቱ ወሰላም አይሁዶች ኢብራሂም የኛ ነው፣ ነሳራዎችም ኢብራሂም የኛን መንገድ ነው የሚከተለው ያሉ ይናገሩ ነበርና ማካነ ኢብራሂሙ የሁዲያ ወላ ነስራንያ፣ ኢብራሂም አይሁድም ክርስቲያንም አልነበረም። ነገር ግን ቀጥ ያለ ሙስሊም ነበረ፣ በፍጹም ከሙሽሪኮችም አልነበረም። ኢነ አውላ ናሲ በኢብራሂም ለለዚነ ተበዑሁ ብሏል ሱብሃነሁ ወተዓላ። አያይዞ ኢብራሂም አይሁድ አልነበረም፣ ክርስቲያን አልነበረም፣ ነገር ግን ሙስሊም ነበረ ካለ በኋላ ቀጥሎም ይላል ኢነ አውላ ናሲ በኢብራሂም ለለዚነ ተበዑሁ። ኢብራሂም የእኛ ነው ሊሉ የሚገባቸው ለኢብራሂም ቅርብ የሚባሉ ሰዎች እነዚያ እሱን የተከተሉ ሰዎች ናቸው። የትኛውም ዘመን ይኖሩ የትኛውም ጊዜ ይኖሩ የነቢዩላህ ኢብራሂምን ጎዳና ከተከተሉ አላህን በብቸኝነት ካመለኩ ሙስሊሞች ናቸው። ነገር ግን ክርስቲያኖች መስቀል ነው እያመለኩ ያለው፣ አይሁዶች ዑዘይርና ስሜታቸውን ነው እያመለኩ ያለው፣ እንዴት ብለው ኢብራሂም ተከታይ ነኝ ይላሉ? ትክክለኛ ኢብራሂም ተከታይ የሚባለው ለኢብራሂም ቅርብ ሰው የሚባለው አላህን በብቸኝነት ቢገዛ ሰው። ከዚህም አንፃር ነቢ ሰለላሁ ዐለይሂ ወሰለም ለኢብራሂም ቅርብ ሰው ናቸው። ወለዲነ አመኑ ነቢ መሐመድን ሰለላሁ ዐለይሂ ወሰለም አምኑ የተከተሉ ሰዎችም ለኢብራሂም ቅርብ ሰው ናቸው። ወላሁ ወልዩል ሙእሚኒን አላህ ደግሞ ለሙእሚኖች ቅርብ ነው። ሙእሚኖችን ይረዳል፣ ሙእሚኖችን ይጠብቃል፣ ሙእሚኖችን ይወዳል፣ እነሱም ይወዱታል ይረዳቸዋልም። ይህ ውላያ ኻሳ ይባላል። ልዩ የሆነ እርዳታ፣ ልዩ የሆነ ቅርብነት ማለት እንጂ ከሙእሚኖች ውጭ ያሉትን ከአላህ ውጭ ሌላ የሚረዳቸው አካል አለ ማለት አይደለም። አላህ ነው የፈጠረው ሁሉንም፣ አላህ ነው ሁሉንም የተንከባከበው፣ አላህ ነው ሁሉንም እንደፈለገ የሚያደርገው። ወሩዱ ኢለላሂ መውላሁም አልሐቂ እንደሚለው ማለት ነው። የሰው ልጆች በሙሉ ትክክለኛ እውነት ወደ ሆነው ጌታቸው ወደ አላህ ወደ ረዳታቸው ተመለሱ ይላል። ማንም ይሁን ማን ምድር ላይ ሲኖር ያለ አላህ እርዳታ መኖር አይችልም። ያስገኘው አላህ ነው፣ የሚረዝቀው አላህ ነው፣ የሚጠብቀው አላህ ነው። ላኪን ለሙእሚኖች አላህ ልዩ ጥበቃ አለው፣ ለሙእሚኖች ልዩ እርዳታ አለው። እና አላህ ሱብሓነሁ ወተዓላ በዚህ የቁርአን አያ ብዙ ሰዎች ሐቅ ላይ ነኝ የኢብራሂም መንገድ ላይ ነኝ ቢሉም ኢብራሂም ያደርገው የነበረውን ነገር ባለማድረጋቸው፣ ኢብራሂም ያስጠነቀቀውን ነገር በመዳፈራቸው ከኢብራሂም እንዳልሆኑ አላህ ነግሮናል። ትክክለኛው ዲን የነብዩላህ ኢብራሂም ሃይማኖትም የነበረው እስላም ነውና በየትኛውም ዘመን ይኖር እስልምናን ከተቀበለ የአላህን ስብሐነ ወተዓላ ብቸኝነት አምኖ ከተቀበለ የነብዩላህ ኢብራሂም ተከታይ ነው ማለት እንችላለን። ሙስሊሞችም የኢብራሂም ረዳቶች ናቸው። ሙስሊሞችም ለኢብራሂም ቅርብ ሰዎች ናቸው የሱን መንገድ በመከተላቸው በጊዜና በሀገር ቢራራቁም። ከዚህም አንድ የምንረዳው ነገር አለ። እነሆ ብዙ ሰዎች ነቢዩን ሰለላሁ ዐለይሂ ወሰለም እንወዳለን ይላሉ፣ ላኪን ነቢዩ ያልሰሩትን ሲሰሩ እናያል። በትክክል ነቢዩን ወዷል የሚባለው ሱናቸውን የሚከተል ሰው። አማ ነቢዩን ወድጃለሁ እያለ ቢድዓ የሚሰራ ከሆነ ረሱል ያልሰሩትን የሚሰራ ከሆነ የእሳቸውን ሱና የማይከተል ከሆነ ንግግሩ ውሸት ነው የሚሆን። አላህ ሱብሓነሁ ወተዓላ ቁል ኢን ኩንቱም ቱሂቡነላህ ፈተቢዑኒ፣ እውነት አላህን የምትወዱ ከሆነ ተከተሉኝ በላቸው ብሏል። ረሱልን ሰለላሁ ዐለይሂ ወሰለም መውደድ በተግባር ነው የሚገለጸው። እሳቸው አላህ እንደገዙት በመገዛት ዒባዳ እሳቸው እንዳደረጉት በማድረግ እንጂ አዳዲስ ነገሮችን ዲን ላይ በመለጠፍ ነቢዩን ወዳለሁ ማለት በፍጹም አይቻልም። ትክክለኛ አማኞች ማን እንደሆኑም ሲነገር አላህም ብሏል አለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐህ ኡላኢከ ሁም ልሙፍሊሑን። በነቢዩ ያመኑ የረዷቸው ያጠናከሯቸው እሳቸው ላይ የወረደውንም ብርሃን ወሕይን ቁርአንን ሐዲትን የተከተሉ ኡላኢከ ሁም ልሙፍሊሑን ፈላሕን ስኬትን የሚያገኙ በአዱንያ ከጥመት በአኼራ ከቅጣት የሚድኑ እነሱ ናቸው ብሏል። ኢተበዑሁ የሚለው ላይ ያስምርበት ረሱልን የተከተሏቸው እንደዚሁ በነሻጣና በመሐባ ወዳለው በሚል ብቻ አያበቃም ጉዳዩ። ያዘዙትን መታዘዝ፣ የከለከሉትን መከልከል፣ አላህን እሳቸው በተገዙት መልኩ መገዛት ያስፈልጋል። እትባዕ የሚባለው ይሄም እማ እዚህ ነቢዩን ወዳለው እየተባለ በሌላ በኩል እሳቸው ያልሰሩትን በመስራት እሳቸውን ቀድሞ ለመገኘት የሞከሩ ወዳችኋለሁ ማለት ማሾፍ ነው የሚሆነው። አንተን ሰው ወድሃለሁ እያል ነው እሱ የሚጠላውን ነገር የምናደርግ ከሆነ የሚጠይቀንን የማንሰጠው ከሆነ ማናከብረው ከሆነ እሱ ላይ ማሾፍ እንደሚሆነው ማለት ነው። ቀጥለው ምን ላሉ عن ابي هريره رضي الله عنه ابو هريره كان النبي صلى الله عليه وسلم حديث بدا الاسلام غريبا وسيعود غريبا فطوبى للغرباء رواه مسلم بدا الاسلام غريبا الله سبحانه وتعالى مجرشا نبي محمد لكو اسلام سيستمروا سوت اسلمنان عند بعد قطروت نبر مت امنت ادرغوت نبر وسيعود غريبا ودفيتم اخر زمن لايم تككلنياو اسلام عند ادس نغير يقطرال እስልምናን የያዙ ሰዎችም ባይተዋርነት ይሰማቸዋል። ፈጡባ ሊልጉረባ ያኔ ሰዎች አዲስ ነገር አመጡ ብለው የዘለፏቸው፣ ያንቋሸሿቸው፣ መጤ ያሏቸው ዲኑ ላይ ትክክለኛው እስላም ላይ የጸኑ ሰዎች የአላህ ውዴታ አለላቸው፣ ጀነት አለላቸው። ጀነት ላይም ጡባ የሚባል ዛፍ አለላቸው፣ በጥላው ስር 100 ዓመት ቢኬድ የማያልቅ ረዋሁ ሙስሊም። ኢማም ሙስሊም ዘግበውታል። ኢሳ ወደ ሰማይ ካረጉ በኋላ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪላኩ ድረስ 500 600 ዓመት ክፍተት ነበር። ከዛ በኋላ አላህ ነብይ ልኮ ዳግም ወደ እስላም ሲጠሩ መጤ እምነት ሲያሉ ነበር ሰዎች። የአባት እናቶቻችንን ዲን ሊያስለቅቀን መጣ ይያሉ ነበር። ከብዙ ልፋትና ከዳዕዋ በኋላ አብዛኞቹ እስልምናን ተቀብለዋል። እስላም ትክክለኛው ሃይማኖት እንደሆነም ታውቋል። የበላይም ሆኗል። ወሰይሁቱ ቀሪባል ወደፊትም ትክክለኛው እስላም የስም እስላም አይደለም። ትክክለኛው ቁርአንን ሐዲስን መሰረት አድርጎ የሚሄደው እስላም ትክክለኛውንም እስላም የሚከተሉ ሰዎች ወደፊት አዲስ ነገር ይዘው እንደመጡ ይቆጠራል። ሰዎች ያገሏቸዋል። ጉርባ ብቸኝነትና ባይተዋርነትም ይሰማቸዋል። ፈጡባ ሊልጉርባ ይህን የሚጸኑ ሰዎች የአላህ ውዴታ አለላቸው፣ ጀነት አለላቸው፣ ጸጋ አለላቸው። መጀመሪያ ላይም መጨረሻ ላይም እስልምና ጉርባ ሊገጥመው ይችላል። መጽናት ይጠበቅብናል ነው መልእክቱ። ولهما እንደዚሁ ቡኻሪ እና ሙስሊም وعن ابي هريره ابو هريره በዘገቡት በሌላ ሐዲስ قال رسول الله صلى الله عليه وسلم يا الله ملكتنيا قالوا ان الله لا ينظر الى صوركم الله سبحانه وتعالى يننتن ملكاچون ويم گزتاچون አይመለከተም واموالكم نبرتاچونم አይመለከተም ولكن نگرگن ينظر الى قلوبكم ወደ ልባችሁ ነው የሚመለከተው። ወአዕማሊኩም ወደ ስራችሁም ነው የሚመለከተው ይላሉ። ረዋሁ ሙስሊም ኢማሙ ሙስሊም ያስተላለፉት ሶሒህ ሐዲስም። እዚህ ሐዲስም አላህ ሱብሓነሁ ወተዓላ ከሰው ልጆች በዋነኝነት የሚፈልገው ልባቸውና ስራቸውን እንደሆነ እናያለን። ብዙ ጊዜ ስንሰማ ሰዎች ኢማን በልብ ነው ሲሉ እንሰማለን። በዚህ ሐዲስ ግን ልባችሁን ብቻ አላሉም ነቢዩ ሰለላሁ ዐለይሂ ወሰለም ስራችሁንም ያህል ብሏል። ለምንድን ነው በሱና ማትለፍሰው? ለምንድን ነው ሐራም የምትዳፈረው? ለምን አላህን አትፈራም ሲባሉ ወንጀል የሚሰሩ ሰዎች ኢማን በልብ ነው ይላል። አላህ ልብን ነው የሚያየው፣ በተጨማሪ ደግሞ ስራ ነው የሚያየው። እነሆ ይህ ሐዲስ ላይ ምን ተብሏል? ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላህ መልካችሁን አይም፣ ገንዘባችሁንም አይም፣ ነገር ግን ልባችሁና ስራችሁን ነው የሚያየው። ስራ ይታያል። ኢማን ከእምነትና ከስራ የተዋቀረ ነው። አምኖ ብቻ ስራ የማይሰራ ሰው ኢማን የለውም። አልኢማኑ ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ። ኢማን ብሎ ማለት በምላስ መናገር የአላህን ብቸኝነት፣ በልብ ደግሞ እርግጠኛ ሆኖ ማመን፣ በአካል ደግሞ መተግበር ነው መፈጸም። ኢማን ከዚህ የተዋቀረ ነው። ኢማን በልብ ብቻ አይደለም። በልቡ ፊርዐውንም ያምን ነበር። ወጀሐዱ ቢሃ ወስተይቀነትሃ አንፍሱሁም ሙሳ ይዞት የመጣውን መልእክት እምቢ አሉ። ልባቸው ግን እርግጠኛ ከመሆኑ ጋር ሐቅ ለመሆኑ እርግጠኛ ከመሆኑ ጋር እዘን። ከዚህ ሐዲስ የምንረዳው ዋናውና ትልቁ አላህ ዘንድ የውጭ ገጽታ አይደለም፣ መወፈር መቅጠን፣ መልከ መልካም መሆን አለመሆን አይደለም። እንደዚሁ ደግሞ ባለ ሀብት መሆንም አይደለም። አላህ ዘንድ ስብሓነ ወተዓላ የሚታየው አንደኛው ልብ ነው፣ ሁለተኛው መልካም ስራ ነው። ልባችን ንጹህ ከሆነ አላህን እንጂ ማንንም የማይፈልግ ከሆነ መልካም ስራ ሲሰራ ለአላህ ብቻ ብሎ የሚሰራ ከሆነና ስራውም ደግሞ አላህና ረሱል በሚፈልጉት መልኩ የሚሰራ ከሆነ አላህ ዘንድ የተከበረ ሰው፣ የሚሰራው ስራም አጅር ያሰጠዋል። ከሞት በኋላም ያማረ ህይወትን አላህ ይወፍቀዋል። አማ ትልቁ ጭንቁ ልብሱን ማሳመር፣ ውበቱን መጠበቅ ከሆነ፣ ብር ማከማቸት ከሆነ አላህ ዘንድ ሱብሓነሁ ወተዓላ እንዳይነት ሰው ከምንም አይቆጠርም። ትንኞችና ቢንቢዎች ዝንቦች ከሱ የተሻለ ክብር ሊኖራቸው ይችላል አላህ ዘንድ። የሰው ልጅ አኼራ ላይ ክብር የሚያገኘው አዱንያ አላህን ሲያከብርን፣ ካልሆነ ግን አዱንያ ላይ ምንም ቢከብር ምንም ሰዎች ጭንቅላታቸው ላይ ቢሰቅሉት አንቱ ብሉት አላህ ዘንድ መዋረዱ አይቀርም። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሱመ ረደድናሁ አስፈለ ሳፊሊነ ኢላ ለዚነ አመኑ። የሰው ልጅን ስንፈጥረው በአማረ መልኩ ፈጥረነዋል። ከተፈጠሩ ፍጡሮች ሁሉ የሚያምር ፍጡር የሰው ልጅ ነው። ከዛ በኋላስ ثم رددناه اسفل سافلين ከዛም የበታቾች ሁሉ የበታች እናደርገዋለን። አዱንያ ላይ ኮርቶ አምሮበት እንዳልኖረው አኺራ ላይ ተዋርዶ የእሳት ማገዶ ይሆናል። الا الذين امنوا بالله يامنوا ሰዎች ሲቀሩ وعملوا الصالحات መልካም ስራ የሰሩ ሰዎች ሲቀሩ فلهم اجر خير ممنون ለነሱማ ምንም የማይቋረጥ ጸጋ ይጠብቃቸዋል አላህ ዘንድ ብሎ ሰው መሆነህ መልከ መልካም መሆነህ ባለሀብት መሆነህ ኢማን ካልተከለበት ምንም ሊረዳህ ሊጠቅመህ አይችልም። አላህ አቅል ሰጥቶሃል። አቅልህን ተጠቅመህ አላህ የሚወደውን የሰራህ እንደሆነ የሚጠላውን የተወን እንደሆነ በአዱንያም በአኼራም መክበር እንችላለን። አላህ ስብሓነሁ ወተዓላ ላ የንዙሩ ኢላ ሱወሪኩም፣ ገጽታችሁን አይመለከትም፣ ገንዘባችሁን አይመለከትም። ትልቁ ጭንቁ ብር መሰብሰብና ሰዎች ዘንድ ተሰሚነት ማግኘት፣ ውጩን ማሳመር የሆነ ሁሉ የቅያማ ቀን ይከስራ። ወማ አምዋሉኩም ወላ አውላዱኩም ቢለቲ ቱቀርቡኩም ዒንደና ዙልፋ ኢላ መን አመነ ወዓሚለ ሷሊሐ፣ ገንዘባችሁም አይደለም ልጆቻችሁም አይደለም ወደኛ የሚያቃርቧችሁ፣ ኢላ መን አመነ ወዓሚለ ሷሊሐ፣ በአላህ ያመነና መልካም ስራ የሰራ ሰው እንጂ። እነሱማ አኼራ ላይ ሰላም በተሞላባቸው ቤቶች ውስጥ ይኖራሉ ይላል አላህ ሱብሓነሁ ወተዓላ። ለዚህ የሚያበቃውን መልካም ስራና ጠንካራ ኢማንን አላህ ይስጠን። ሀዳ ወላሁ ተዓላ አለም። የዛሬ ደርሳችን በዚህ ያበቃል። ቀጣይ ሀዲቶችን በቀጣይ ደርሶች እናያቸዋለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።